كيف الحال؟ مش مرحبا، خيرا مرحبا، خيرش. مرحبا. سورة الملك، سورة الملك، تمرن برا يا قومنا. إن شاء الله، إن شاء الله زاري والله فقد يمنا يا سورة التحريم يهون عن تحريم የሚለው ቃል حرم ከሚለው የተያዘ ነው። حرم عفوا حرم እርም አደረገ يحرم እርም ያደርጋል تحريما እርም ማድረግን سورة التحريم በመጀመሪያ ደረጃ ነቢዩ ሰለላሁ ዐለይሂ ወሰለም ዘይነብ ምክንያት በዓኢሻ እና በሐፍሳ ረዲየላሁ ዐንሃ አንሁማ በሁለቱ ሴራ ቢባል ነው የሚሻለው ምክክር ነብዩ ሰለላሁ ዐለይሂ ወሰለም በዘይነብ ላይ እሺ መርሐባ እስቲ ቮሊዩም ሎ ነው አንዴ ከፍ ላድርግ ቮሊዩም ሎ ፈርስት ኖሌጅ አሁንስ ፈርስት ኖሌጅ አሁን ያ ጀማዓ ያስተለኛል ይሰማል አሁን ፈርስት ኖሌጅ እሺ መርሐባ ኸይራ ስለዚህ በሁለቱ ሴራ በዓኢሻ ረዲየላሁ ዐንሃ እና በሐፍሳ ቢንት አቢ ሰለም በዘይነብ ማለት ዘይነብ ቢንት ጃሕሽ በእሷ ላይ ሊወስዱት የነበሩት እርምጃን አላህ ሱብሓነሁ ወተዓላ ያንን ተቃውሞ ነቢዩ ሊመ ቱሐርሙ ማ አሐለ ላሁ ለከ ተብተጊ መርዳተ አዝዋጅክ ወላሁ ገፉሩ ረሒም ይላል። ምንድን ነው የሆነ አኢሻ ረዲየላሁ ዐንሃ ሰለላሁ ቤት ገብተው ትንሽ ጊዜ ቆዩ ማለት የነብዩ ሰለላሁ ዐለይሂ ወሰለም ባልተቤቶች የነበራቸው ቤታቸው ሁጁራቱ ነብይ ሰለላሁ የተቀራረበ ስለነበረ ነብዩ ሰለላሁ ዐለይሂ ወሰለም ዘይነብ ቤት ገብተው መቆየታቸው ቅናት አሳደረብኝ ይላሉ አኢሻ ከዛ በኋላ አንድ ዘዴን ዘየድኩኝ ወደ ሐፍሳ ሄድኩኝና ሐፍሳ ማለት ቢንት አቢ በክር ወደ እሷ ሄድኩኝና የአላህ መልእክተኛ አንቺ ዘንድ ሲመጡ አፎት ይሸታል የአላህ መልእክተኛ በይና ከዛን አፍንጫሽን ያዢ እኔም ልክ እንደዚሁ አፍንጫዬን ይዛለሁ ከዛ በኋላ ዘይነብን እንዲጠሉ እናደርጋለን ብለው ይመካከራሉ። በመጀመሪያ ደረጃ የነብዩ ሰለላሁ ዐለይሂ ወሰለም ባልተቤቶች መብዛት ህክማ አለው። ከነብዩ ሰለላሁ ዐለይሂ ወሰለም ባልተቤቶች መካከል ልጃገረዷ አኢሻ ቢንት አቢ በክር ብቻ ነች። የተቀሩት ሁሉም ከፊሉ የልጆች እናት አግብተው የፈቱ ሁላቸውም ማለት ነው ሁላቸውም እንደዚህ ናቸው። ስለዚህ ዲኑ በብዙ አቅጣጫ እንዲሰራጭ እንደገና የነብዩ ሰለላሁ ዐለይሂ ወሰለም የዝምድና ትስስር እንዲበረታ አላህ ሱብሃነሁ ወተዓላ ነብዩን ሰለላሁ ዐለይሂ ወሰለም በሙእሚኖች ረድቷቸዋል። አራቱም ኸሊፋ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ያማችቻ ትስስር ነበራቸው። ነብዩ ሰለላሁ ዐለይሂ ወሰለም ከአቡበክር ጋር ልጃቸውን አኢሻ ረዲየላሁ ዐንሃን በማግባት ተዛምደዋል። ባማችቻ ከዑመር ጋር ረዲየላሁ ዐንሁ ልጃቸውን ሐፍሳን በማግባት ተዛምደዋል። ነብዩ ሰለላሁ ዐለይሂ ወሰለም ለዑስማን ረዲየላሁ ዐንሁ ሩቀያንና ኡሙ ኩልሱም ልጆቻቸውን ሁለት ሴት ልጆቻቸውን በመዳር ባማችቻ ተዛምደዋል። ከአልይ ጋር ረዲየላሁ ዐንሁ ልጃቸውን ፋጢማን በመዳር ባማችቻ ተዛምደዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ያማችቻ ትስስር እንዲኖራቸው ከነኛ ከኹለፋኡ ራሺዲን አላህ ሱብሓነሁ ወተዓላ ካቀናቸው ለዲኑ ምሰሶ ከነበሩት ሰሃቦች ጋር የአማችቻ ትስስር ነበራቸው ነብዩ ሰለላሁ ዐለይሂ ወሰለም። እና ለህክመትማ ለብዙ ጥበብ አላህ ሱብሓነሁ ወተዓላ ነብዩን ሰለላሁ ዐለይሂ ወሰለም ከብዙ ሰዎች ጋር የጋብቻ ትስስር እንዲኖራቸው አድርጓል። እና ነብዩ ሰለላሁ ዐለይሂ ወሰለም ከ9 እስከ 11 ሚስቶች ነበሯቸው። ከነኚህ መሐከል ልጃገረዲቱ አኢሻ ረዲየላሁ ዐንሃ ብቻ ነበረች። ሂየ ኡርሱሁ ማለት በጫጉላ ቤት ያሳለፉት በቃ ልጅ ተብላ የተዳረችው እሷ ነች። የተቀሩት ሁሉ አግብተው የፈቱ የልጆች እናቶች ነበሩ። ባጭሩ ነብዩ ሰለላሁ ዐለይሂ ወሰለም የሁሉንም ሐቅ መወጣት የሚችሉ ፊዚካሊ ስፒሪቹአሊ በሁሉ ነገር ብቁ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። አሁን ባጭሩ አኢሻ ረዲየላሁ ዐንሃ እና ሐፍሳ ቢንት አቢ በክር ነብዩን ሰለላሁ ዐለይሂ ወሰለም ዘይነብን እንዲጠሉ ለማድረግና ከዘይነብ እንዲርቁ ለማድረግ አኢሻና ሐፍሳ ቢንት አቢ በክር ይመካከራሉ። ከዛ በኋላ አኢሻ ነብዩ ሰለላሁ ዐለይሂ ወሰለም ዘይነብ ቤት ገብተው መቆየታቸው ቅናት አሳደረብኝና ወደ ሐፍሳ ዘንድ ሄጄ የአላህ መልእክተኛ ወደ አንቺ ሲመጡ አፍንጫሽን ያዥ ትላታለች። መጀመሪያ የሚመጡት ወደ አኢሻ ቤት ነው፣ ከዛ በኋላ ወደ ሐፍሳ ቤት ይሄዳሉ፣ ከዘይነብ ቤት ወጥተው ማለት ነው። እና ሁልጊዜ ምንድነው ሁልጊዜ ይፎካከሩ ነበረ። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም በእርግጥ አኢሻን ረዲየላሁ ዐንሃን የበለጠ ይወዳሉ። ማነው ሐፍሳ ረዲየላሁ ዐንሃ ቆንጆ ነበረች። ዘይነብ ቢንት ጃሐሽ ሌሎቹን የተቀሩትን የነቢዩን ሰለላሁ ዐለይሂ ወሰለም ባልተቤቶች ስትፎካከር ምን ነበር ትል የነበረው? እናንተ የተዳራችሁት ወደ ነቢዩ ሰለላሁ ዐለይሂ ወሰለም እንደማናቸውም ሴቶች ነው። እንደማናቸውም ሴቶች ያው በመህር ሽምግልና በመላክ የኒካን ሸርጥ በማሟላት እኛ የምናውቀውን፣ እኔ ግን የተዳርኩት ሚን ፈውቅ ሰብዕ ሰማዋት ከሰባት ሰማይ በላይ አላህ ሱብሓነሁ ወተዓላ በእኔ ጉዳይ የቁርአን አያትን አውርዶ ነው። ፈለማ ቀዳ ዘይዱ ሚንሃ ወጠረን ዘወጅና ከሃ ዘይድም ከሷ ፍላጎቱን ወይንም ሐጃውን ጉዳዩን ባበቃ ባጠናቀቀ ጊዜ እኛ እሷን ዳርንህ ይላል አላህ ሱብሓነሁ ወተዓላ። እና እንደውም ነብዩ ሰለላሁ ዐለይሂ ወሰለም የነበረውን አዳ ጥሰው ነው ያገቡት ዘይነብን። ለማንኛውም አኢሻ ረዲየላሁ ዐንሃ እንደዛ ብላ አለች። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዘይነብ ዘንድ በቆዩበት ጊዜ ማር ጠጥተው ነበረ። ማር ምንድነው? አሁን ማር ጠጥተው ነበርና ከዛ በኋላ ወደ ك ከዛ በኋላ ወደ አኢሻ ረዲየላሁ ዐንሃ ሲሄዱ አኢሻ አፍንጫዋን ትይዛለች። ነብዩ ሰለላሁ ዐለይሂ ወሰለም በማንኛውም ጊዜ ያፋቸው ጠረን እንዳይቀየር ሰዎችን በዛ አዛ እንዳይሆኑ በጣም ይጠነቀቃሉ። እና ሁልጊዜ ሲዋክ ከአፋቸው አይለይም። ይሄንን ያውቃሉ ባለቤቶቻቸው። ለዚህ ነብዩ ሰለላሁ ዐለይሂ ወሰለም በሚመጡበት ጊዜ እንደዛ እናድርግ ማለታቸው የልብ ትርታቸውን ስለሚያውቁ ነው። ከዛ በኋላ አኢሻ ረዲየላሁ ዐንሃ ዘንድ ሲደርሱ አፍንጫዋን ያዘች። ከዛ በኋላ ምን ነው አሉ፣ ደነገጡ። ነብዩ ሰለላሁ ዐለይሂ ወሰለም ምንድነው የአላህ መልእክተኛ አፎት ይሸታል አለቻቸው። ከዛ በኋላ እሳቸው ምስኪን አረ እንትን ምንድነው እኔኮ ምንም የበላሁት ነገር የለኝም ዘይነብ ዘንድ እንትን ማር ጠጥቻለሁ ይላሉ። አሃ ለዛ ነው አትላቸዋለች። ለዛ ነው ያጠጣችሁት ማር ልክ በአገራችን የግራዋ ማር ይባላልና ወይንም እንትን ንቦቹ ሽታው ለወጥ ካለ ነገር ወይንም ጣዕሙ ለወጥ ካለ የአበባ አይነት ሲቀስሙ ከዛላ ይለወጣል የማሩ ጠረንና በቃ ጥሩ ማር አይደለም ያጠጣችሁትና እንዴት አደርጋለች ትላለች እሷ። ከዛ በኋላ ወደ ሐፍሳ ቤትም ሲሄዱ ልክ እንደዚሁ ለካሱ ሁለቱ ሴቶች ተማክረዋል። ከዛ በኋላ አሁንም አፍንጫዋን ትይዛለች እሷ። ይሄኔ የአላህ ሱብሃነ ወተዓላ መልእክት የአላህ መልእክተኛ በጣም ይደነግጣሉ። ረሱል ሰለላሁ ዐለይሂ ወሰለም በጣም ይደነግጣሉ። አንቺም እንደዚህ ሸተተሽ ወይ ይሉና ከዛ በኋላ በጣም ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሐፍሳንም አንቺም ሸተተሽ ወይ ይላሉ። ከዛ በኋላ አዎን ትላቸዋለች። ከዛ ምንድነው ያደረጉት በቃ እኔ ሁለተኛ ዘይነብ ቤት አልሄድም ይላሉ። ለአኢሻ ረዲየላሁ ዐንሃ በሚስጥር ይነግሯታል። ወኢዝ አሰረ ነብዩ ኢላ ባዕድ አዝዋጅሂ ሐዲሳ ይላል። ምንድነው የሚሉት እኔ ዘይነብ ቤት አልደርስም ከእንግዲህ እንዴት አደርገኛለች ብለው ከዛ በኋላ በራሳቸው ላይ በእሳቸውና በዘይነብ መሃል ያለውን ግንኙነት እርም ያደርጋሉ። ሐረመ ማለት ይሄንን ነው። ታዲያ አላህ ሱብሃነሁ ወተዓላ ይሄን አስታኮ ነው ይሄን የዚን ሱራ መጀመሪያ ያወረደው። ምን ይላል? ያ አዩሃ ነብዩ አንተ ነብዩ ሆይ ሊማ ተሐርሙ ለምንድነው እርም የምታደርገው? ማ አሐለላሁ ለከ አላህ ላንተ የፈቀደልህን ነገር ተብተጊ መርዳተ አዝዋጅከ የሚስቶችህን መርዳት ውዴታ የምትፈልግ ስትሆን አላህ ላንተ የፈቀደልህን ነገር ለምን እርም ታደርጋለህ? ወላሁ ገፉሩ ረሒም አላህ ገፉሩን መሐሪ ነው ረሒሙን አዛኝ ነው። ተመለስ የተመለስክ እንደሆነ አላህ ይታረቀሃል ይላቸዋል። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ወላሂ በአላህ ይሁንብኝ አልመለስም ብለው ነበርና አላህ ምን አለ? ይሄን መሐላህንም የምትፈታበትን ነገር አላህ አድርጓል። قد فرض الله لكم الله ለናንተ ደንግጓል تحلة ايمانكم የመሐላዎቻችሁን تحلة ማለት የመሐላዎቻችሁን መፍቻ ሐላል ማድረጊያ መንገድን አላህ ደንግጎላችኋል። ወላሁ መውላኩም አላህ መውላኩም ወዳጃችሁ ነው። ወሁወ አልዓሊሙ አልሐኪም እሱ አልዓሊሙ አዋቂውና አልሐኪሙ ጥበበኛው ነው ይላል። ከዚህ ቀጥሎ ወኢዝ አሰረ ነብዩ ኢዝ አሰረ ማለት በመሰጠረ ጊዜ አነብዩ መልእክተኛው ኢላ ባዕድ አዝዋጅሂ ባዕድ ማለት የተወሰኑ ማለት ነው። ኢላ ባዕድ አዝዋጅሂ ከሚስቶቻቸው መሃል ለተወሰኑት ሐዲሰን ወሬን በመሰጠሩ ጊዜ ከዛ በኋላ እሷ የፈለገችውን ነገር አገኘች ማለት ነው። የፈለገችው የዘይነብን መገለል ስለነበረ ከዛን እኔ እንዲህ አደርጋለሁ ግን ለማንም አትንገሪ በሚስጥር ነው ብለው ሲሏት ፈለማ ነበአት ቢሂ ከነቢ ስ ላ ሰለም ፍላጎት ውጪ ለማንም አትንገሪ ያሏትን ነገር እሷ ግን አሻገረችው ወሬውም ማለት ነው የእሷን መፈታት። ፈለማ ነበአት ቢሂ እሷም በሬ ባወራች ጊዜ አለይ ወአዝሃረሁ ላሁ አለይ አላህ አዝሃረሁ ማለት አሳወቃቸው ይፋ አደረገው ለነቢ ስ ላ ሰለም እሷ አትንገሪ ብለው በሚስጥር የነገሯትን ነገር ይፋ አድርጋ መናገሯን ሰለም አወቁ። አላህ አሳወቃቸው ምን እንዲህ አደረግሽ ብለው ከፊሉን ያው አንዳንድ ጊዜ ያው ሲቆጡ ሰዎች ሙሉ ንግግር አይናገሩም እና ጠቆም አድርገው ያልፋሉ እና አረፈ ባዕደሁ ከፊሉን አሳወቋት ወአዕረደ አን ባዕድ ከከፊሉ ደግሞ ከተቀረው አዕረደ ማለት ተውት ንግግራቸውን ሳይሞሉ ተውት። እንግዜ ነቢዩ ስ ላ ሰለም እንዴት እንዲህ ታደርጋለሽ ብለው ሲነግሯት ፈለማ ነበአሃ ቢሂ ነበአሃ ማለት ነገራት ማለት ነው። ነቢ ስ ላ ሰለም ሲነግሯት ቃለት መን አንበአከ ሃዛ እኔ እንዲህ ማለቴ ይህን ወሬን ማሳለፌን ነበአኒ የልዓሊሙ ልከቢር ነበአኒ ነገረኝ አልዓሊሙ አልዓሊሙ አዋቂና አልኸቢሩ ውስጥ አዋቂ የሆነው ጌታ አሳወቀኝ አሉ ነቢ ስ ላ ሰለም። ቀጥሎ አላህ ሱብሓነሁ ወተዓላ አብዱላህ ኢብኑ አባስ እንደሚናገሩት ኢንተቱባ ኢለላሂ ፈቀድ ሰገት ቁሉቡኩማ ማን ነው ኩማ ሲል እዚህ ጋር ሁለት ሰዎችን ነው። እንተ ቱባ ኢለላሂ እናንተ ሁለት ሰዎች ወይ ወደ አላህ የምትመለሱ ከሆነ ፈቀድ ሰገት ቁሉቡኩማ ልቦቻችሁ ለአላህ ምክር ተናነሱ፣ ሰሙ፣ ታዘዙ ማለት ነው። ወኢን ተዛሃራ አለይሂ ከዛሬ ጀምሮ ግን በአላህ መልእክተኛ ላይ ብትተባበሩ ብሎ ያስጠነቀቀው ማን ነው ብለው አብዱላህ ኢብኑ አባስ ወደ ሐጅ ስራ ሲሄዱ ዑመር ኢብኑ ኸጣብን ያ አሚራል ሙእሚኒን ማን ነው እያሉ ይጨቀጭቋቸው ነበርና ከዛን ዑመር ኢብኑ ኸጣብ አይሻና ሐፍሳን ነው አላህ እንደዚህ ያለው ብለው ይነግሯቸዋል። ይሄ ነገር በጣም ቀላል ነገር ይመስላል ዛሂሩ ሲታይ ማለት ነው። አንደኛ ይሄ ነገር እየተፈጸመ ያለው በነቢ ስ ላ ሰለም ሀያት ላይ ነው። ነቢ ስ ላ ሰለም ደግሞ አላህ ምንድን ነው የሚላቸው ለቀድ ካነ ለኩም ፊ ረሱልላህ ኡስወቱን ሐሰና ይላል። እኛን ለቀድ ካነ ለኩም ፊ ረሱልላህ በአላህ መልእክተኛ በኩል ለእናንተ ኡስወቱን ሐሰነቱን መልካም የሆነ አርአያ ተደረገላችሁ ይላል። ማለት ምንድን ነው እኛ የአንድና የሁለት ሰዎች ሀያት ነው ይሄ ሶ ከኛ ጋር ምንድን ነው የሚሰራው ነገር ብለን ልንጠይቅ እንችላለን። ኢስላም ዓለምን ነው ገቨርን እያደረገ ያለው በቃ ኢት ኢዝ ኮምፕሊት ኮድ ኦፍ ላይፍ ሙሉ የህይወት መመሪያ ነው። ስለዚህ ኢስላም ዓለምን ነው የሚያስተዳድረው። ኢስላም the solution for the problems of the world የሰው ልጅ ጭንቅላት የሚያዞሩ የሆኑ በቃ ውስብስብ ያሉ ጥያቄዎችን ነው የሚመልሰው። ሶ እንደ ግለሰብ ሲታይና እንደ ማህበረሰብ ሲታይ አንድ ነገር ይለያል ማለት ነው። ለምሳሌ አንድ አካባቢ ዝናብ ሊዘንብ ይችላል። ያ እዛ አካባቢ የሚዘንበው ዝናብ በአካባቢው ላሉ ሰዎች ሊበዛባቸው ይችላል። ይሄ ዝናብ ምንድነው በዛ ሊሉ ይችላሉ። ግን አላህ Subhanahu Wa Ta'ala ያ ዝናብ የአመት ባጀት ሆኖ ነው የሚወርደውና ወሰለከሁ የናቢአ ፊል አርድ ላይ በምድር ቆይቶ ምንጭ ሊሆን ዘንድ አላህ ወደ ምድር ያስገባዋል ያጠራቀመዋል ይላል። ሶ የሚያጠራቀመው አላህ ለብዙ ሰዎች ጥቅም ነው፣ ብዙ ሰዎች ጥቅም ነው። ትንሽ ሰዎች ግን ሙተደርር ሊሆኑ ይችላሉ። አሁን ፖሊጋሚ ማለት ይሄ አንድ ወንድ ብዙ ሴቶችን ማግባቱ it is headache for some ለተወሰኑ ሰዎች ሄዴክ ነው። በቃ አይደላ ሴቶች አንድ ወንድ ለአንድ ሴት የሚለውን ነገር ነው የሚደግፉት አብዛኛው ማለት ነው። ግን አላህ Subhanahu Wa Ta'ala የጥቂት ሰዎችን አንደኛ ዱንያዊ ነው የጥቂት ሰዎችን ደስታ ለመጠበቅ ብዙ ሰዎች ማልቀስ የለባቸውም። አክቹአሊ በፖሊጋሚ ኬዝ ወንዶቹ ራሳቸው በጣም ደካማ ከመሆናቸው የተነሳ ጥሩ ሳይዱን አያሳዩም። ሶ መጀመሪያውኑ ሴቶቹ አይወዱም። አሁን ደግሞ የወንዶቹ ድክመት ሲታከልበት ደግሞ ሞር ያጋነነዋል። እንደገና ደግሞ the waste ምንድነው ምዕራቡ ደግሞ ይሄንን ሳይድ ይዞ ያራግባል። በቃ እንደዚህ ሆኖ እስላም አራት ይፈቅዳል ዋቴቨር በጣም ብዙ ነገሮች አሉ። ይሄ ራሱን የቻለ ሪሰርች የሚያስፈልገው ነው። አላ ኩሊ ሐልን አላህ Subhanahu Wa Ta'ala ወንድን ሲፈጥረው መቼም እዚህ ሩም ውስጥ ወንዶች አላችሁ ያው ተሰሙኛላችሁ ወንድን ሲፈጥረው ብዙ ሴቶችን ሊወድ አስችሎ ነው። መውደድ ማፍቀር የሚባል ነገር አለና መውደድ ይችላል። መውደድ ማለት ለሁሉም ፍቅር መስጠት እንዲችል አድርጎ ነው። ወይራስ ሴቶቹን ግን እንዲያደር አድርጎ አይደለም አላህ የخلقው። ስለዚህ አላህ Subhanahu Wa Ta'ala የፈጠረውን ፍጡር ያቀዋል አላህ። ግን የነፍስያና የአላህ Subhanahu Wa Ta'ala ፍላጎት አንድ ላይ ኮይንሳይድ አያደርጉም። ኢን ፓራላል ላይን አይሄዱ። This is the problem። እና ዶክተር ዛኪር እዚህ ላይ በዚህ ዙሪያ የጠየቁና ምን ይላሉ? እኔ ልጠይቃችሁ እስኪ ይላሉ። በአሜሪካ ብቻ 4 ሚሊዮን ትርፍ ሴቶች አሉ። 4 ሚሊዮን ኖ እንትን 7 ሚሊዮን 7 ሚሊዮን ትርፍ ሴቶች አሉ በአሜሪካ ብቻ። ወደ እንግሊዝ ስንመጣ 4 ሚሊዮን ትርፍ ሴቶች አሉ። ሶ አንደኛ የሴቶቹ ቁጥር ብዙ ነው። ሁሉም ሴቶች ለማግባት ሬዲ ናቸው። በቃ ለአቅመ ሔዋን ደረሱ ማለት ሴት ልጅ በቃ ሬዲ ነች ማለት ነው። የሚወስዳት ወንድ ከመጣ ሺ ኢዝ ሬዲ ቱ ቢ ዋይፍ። ወንዱ ግን አንደኛ ፋይናንሻሊ ኤብል መሆን አለበት፣ ፊዚካሊ ኤብል መሆን አለበት፣ ባል የመሆን አቅም ያለው ነው መሆን ያለበት። ካሉት ወንዶች ቁጥራቸው መጀመሪያውኑ አናሳ ነው። ካሉት ወንዶች ደግሞ አሁንም ይሄን ነገር ማድረግ የሚችሉ ሰዎች አሁንም ትንሽ ናቸው። ይሄ በቃ ዓለም እየመሰከረው ያለ ነገር ነው። ሶ እንደ ሁሉም ወንዶች ይችላሉ እንኳ ቢባል አንድ ለአንድ ፔር ብናደርግ እነኛ 7 ሚሊዮን ትርፍ ሴቶች የት ይሄዱ? ሎጂካሊ የት ነው ሊሄዱ የሚችሉት? ሶ እነሱ ባል የሚባለው ነገር ህልም እንደሆነ ወደ አኺራ ይሄዱ በቃ ዝም ብለሽ አስበሽው ባል የሚባል ነገር አለ ተብላ በቃ ወደ አኺራ ትለፍ። እንዲህ ያሉ እንትን ሜኒ ቻሌንጅስ አሉ። አላኩል ሐልን ምንድነው ኢስላም የጥቂት ሰዎችን ደስታ ፕሪዘርቭ ለማድረግ ብሎ ብዙዎችን አያስለቀሰም። እና እርግጠኛ ነኝ እዚህ ሩም ውስጥ ካላችሁ ሴቶች መካከል ከ37 ኦር ከ35 አመት በላይ ሆኖ እድሜያችሁ ስቲል ያላገባችሁ ሴት ልጆች እንዳላችሁ ፊል አደርጋለሁ። This is common. So, when are you going to get married? And this is paradox, all right? This is paradox. Na? Yes. Subhanallah, 45 dirhams lihed ichilal. So, still you are not married. Na? Haqiqa no. Gin? ባለው ነገር ማለት ነው yes نصيب ነው نعم نصيب ነው نصر الله እና this is paradox ግን for simple በቃ በsimple ነገር መፈታት ይችላል አንደኛ የሴቶቹ ፈቃደኝነት እንትን ቢል ሁለተኛ ወንዶቹ ደግሞ ጥሩ ባል የመሆን እንትን ችሎታው ቢኖሯቸው والله በጥቂት ጊዜ ፕሮብለሙን መፍታት ይቻላል ግን ህልም ነው ሁል ጊዜ ማለት ነው ህልም ነው እንትን ምንለው ህልም ነው እኛ ህልም ውስጥ ነው ያለ ነው so still 45 or 37 የደረሰች ሴት አሁንም በቃ እኔ እንትን ምለው በዲኑ ጥሩ የሆነ ሰው በጣም ምንግባባው ሰው አሁንም በቃ ይመጣል የሚል ህልሟ አያበቃ እና which is paradox سبحان الله على كل حال بتام هي لنغاغروبت ايشو نو يا سيتوچو گداي دگل حيو يوردا انكو التملسم معناتنو نا اشياو الله كله ميا بچو نصر الله جزاك الله خير دين الله سبحانه وتعالى اندي حالا انت توبا الى الله ان انت ود الله منجد بتملسو فقد صغت قلوبكما لبوچاچو لله تعزاز اغونبسو سمو معناتنو وان تظاهرا جن كزاري جمرو بالله ملكتنيا لي بتتبابرو عليه يعني فان الله هو مولاه الله وقو يا ملكتنيا وداجنو وجبريلو جبريلم يسو وداج نو وصالح المؤمنين صالح هنو مؤمنوچم دغاغ مؤمنوچم يا الله ملكتنيا وداجوش ناتشو والملائكه ملائكتم اندزيو بعد ذلك كزي بوحالا معنات كالله كجبريل كصالحش بوحالا ظهير لله لا ملكتنيا اغاجوش ناتشو ለአቶ መልክተኛው ምሳሌ እንዲሆኑ ለሰዎች ምሳሌ እንዲሆኑ ነው የተላኩትና ሆነው አሳይተዋል ጥሩ ባል ሆነው አሳይተዋል ነብይ ሰለላሁ ዐለይሂ ወሰለም ሱብሃንአላህ ጥሩ አጫዋች እና የጦር መሪ ሆነው ነጋዴ ሆነው አስተማሪ ሆነው ሁሉ ነገር ሆነው ምሳሌ ሆነው አሳልፈዋል አላሁመ ሰለ አላ ሙሐመድ ወአላ አሊ ሙሐመድ كذان الله من على عسى ربه ان طلقكن دغمو عسى ربه جيتاو يكجلال ان طلقكن انانتن انكو امبي بلاچو انانتن يفتاچو اندهونا ايوبدي له الله ليتكاو ازواجا مستوچن خيرا منكن كنانته تشالو مسلماتين مسلماتين نلال مسلم يونو سيتوچن مؤمناتين كذا مالفو مؤمن يهونو سيتوچن قانتاتين تازاج يهونو سيتوچن تائباتين ودا الله تملاش يهونو سيتوچن عابداتين اللهن تگجي يهونو سيتوچن صائحاتين إلان صائحات مالا صائمات تبولان صوامي يهونو سيتوچن ثيباتين عقبتو يفتوتنم وابكارا لجاغردوچونم الله ليدرو يكجلال علاچو ማለት ምንድነው እንዳትመጻደቁ በአላህ መልእክተኛ ላይ ነኝ ሁሉ ተደርድሯል ይላል الله سبحانه وتعالى الله سبحانه وتعالى ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ያጽናናቸዋል። ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ ሐምዛ። ኡስታዝ ሐምዛ خير جزاك الله حفظك الله يا اخي خير. كذلك اتلو الله سبحانه وتعالى من الهلال ما نمسو ما نمسو راسون بيتسوچون كاسات متطبق اندالبت الله سبحانه وتعالى يحاسبال. ይሄ አያው ከምን በኋላ ነው የመጣው? አያው የመጣው አላህ Subhanahu Wa Ta'ala በነብዩ ሰለላሁ ዐለይሂ ወሰለም ከዝ በነብዩ ሰለላሁ ዐለይሂ ወሰለም ከዝ ሰዎች ነፍስያቸውን መከተል እንደሌለባቸው ለአላህ Subhanahu Wa Ta'ala ሸሪዓ ማደር እንዳለባቸው ለአላህ Subhanahu Wa Ta'ala ሸሪዓ ያደሩ እንደሆነ አላህ ከቅጣቱ እንደሚጠብቃቸውና መልካም ነገርን እንደሚሸልማቸው ቃል በመግባት ነው። ማለት ምንድነው? ኢንተቱባ ኢላላህ ወደ አላህ መንገድ ብትመለሱ አላህ ይታረቃችኋል። ይሄንን ቢብትሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሌላ ይተካቸዋል አለና لهل المؤمن دمو ترينا سلالف الله يا أيها الذين آمنوا نانتا مناتشو سووچوي قو أنفسكم قو يميلو إيه فعلو أمر لتال كمن وقع كميلو تيازنو وقع تبك أمرنو وقع يكي وقايا وقع تبك يكي تبكان أهون قو የሚለው ቃል ጠብቁ ማለት ነው። ያ አዩህ الذين آمنوا እናንተ ያመናችሁ ሰዎች ወይ ቁ አንፉሰኩም ነፍሶቻችሁን ጠብቁ ወአህሊኩም አህሊ አህል የሚለው ጀማዕ ነው። አህሊኩም ቤተሰቦቻችሁንም እንደዚሁ ጠብቁ ናረን ከእሳት ጠብቁ ይላል። ቁ انفسكم اهلكم نارا على وقودها وقود مالت مقطعيا مالنو وقودها الناس مقطعيا الناس سوچ انا والحجاره دنگاي سوچ انا دنگاي مقطعيا كهونو اسات الى دنگاي قطعطلال اندي او ينادال አንድ ዋልታ ኢንፎርሜሽን ማዕከል በኢትዮጵያ ያዘጋጀው አንድ ቪዲዮ ነበርና ኤርታሌ አፋር ክልል የሚገኘውን ኤርታሌን ቀርጾ ነው የሚያሳየው። ሶ ኤርታሌ አንደኛ ምድር ብሶቷን የምታሰማ ይመስላል ይላል ጋዜጠኛው። በጣም ጩኸት አለው። ሁለተኛ እሳቱ ይፈነዳል። አንዴ የጋመ ቀይ ይሆናል፣ ዳልቻ ይሆናል፣ ጥቁር ይሆናል። ከዛን እሳት ነው። ስለዚህ አክቲቭ ቮልካኖ ይታያል እዛ ላይና በጣም ብዙ ቱሪስቶች ይጎበኛሉ ያንን ማለት ነው። እና አንዲት ቱሪስት እንደዚሁ ተንሸራታ እዛ ገብታ ቁርጥምጥም ነው ያደረጋት እሳቱና በጣም ከባድ ነው። እንዲህ ነው አላህ Subhanahu Wa Ta'ala ሁጠማ ብሎ ይጠራታል። ሰባባሪ የሆነች እሳት ማለት ነው። እና በጣም ከባድ ነው። እና እሳቱ ሲነድ ሞልተን ሮክ ማለት ነው። እንደዛ ነው። ድንጋዩ ይነዳል። ወቁዱሃ الناس والحجاره الى سبحان الله عليها በዚች الله ይጠብቀን عليها በዚች እሳት ላይ መላእክቱን መላእክት አሉ። ግላዝ ማለት ምንድነው? ግሊዝ ጨካኝ ማለት ነው። ልቡ የጠነከረ ይሄን ነው ግላዝ የሚለው። ግላዝን አለ ግሊዝ የሚለው ጀማዕ ነው። ሽዳዱን አለ ሸዲድ የሚል ጀማዕ ነው። ሽዳዱን ማለት ደግሞ በጣም ብርቱዎች ሆኖ ማንንም ከእጃቸው የማያፈተልክና የማያመልጥ የሆኑ መላእክቶች ናቸው። ላ ያሱነ አላህ አላህን አያምጹም ማ አመረሁም አላህ ባዘዛቸው ነገር ወየፍዓሉነ ይሰራሉ ይተገብራሉ ደግሞ ማ ይእመሩን የሚታዘዙትን ነገር ይላል። ያ አዩሃ ለዚነ ከፈሩ ይሄ ቂያ ማለት የሚባል ነው። ያ አዩሃ ለዚነ ከፈሩ እናንተ የካዳችሁ ሰዎች ሆይ ላ ተዕተዝሩ ልየውመ ዛሬ ምክንያትን አትደርድሩ ይባላሉ። ኢዕተዘረ ምክንያቱን አቀረበ። ላ ተዕተዝሩ ልየውመ ዛሬ ምክንያታችሁን አትደርድሩ። ኢነማ ቱጅዘውነ እነሆ የምትመነዱት ማ ኩንቱም ተዕመሉን ትሰሩት በነበራችሁት ነገር ነው ይባላሉ። አላሁመ ነጅና አላሁመ ነጅና ኸይራን። ኢንሻአላህ ከብሬክ በኋላ ከ8ኛው አያ እስከ 12ኛው ያለውን አያ እናያለን። አንድ አራት አምስት አልሐምዱሊላሂ ወህደሁ ወሰላቱ ወሰላሙ አላ መላ ነብይ ባዕዳ ወአላ አሊሂ ወአስሐቢሂ ومن اقتفى أثرهم بإحسان إلى يوم الدين أما بعد فالآية التي نبدأ بها درسنا الآن هي الآية السابعة من سورة التحريم. سمع الله يا جماعة سمع الله سمع الله خيرا مرحبا جزاكم الله خير جزاكم الله خير أشي الله سبحانه وتعالى من إلال በዚች አያ ያ አዩሃ ለዚና አመኑ ቱቡ ኢለላሂ ተውበተን ነሱሓ አሳ ረብኩም አን ዩከፍረ አንኩም ሰይአቲኩም ወዩድኺለኩም ጀናቲን ተጅሪ ሚን ተሕቲሃ አልአንሃር የውመ ላ ዩኽዚ ላሁ ነቢየ ወለዚነ አመኑ መዓህ ኑሩሁም የስዓ በይነ አይዲህም ወቢአይማንህም የቁሉነ ረበና አትሚም ለና ኑረና واغفر لنا انك على كل شيء قدير. من الى الله سبحانه وتعالى يا ايها الذين امنوا ان تامناچو سوچ وي توبوا الى الله بدا الله تملسوا توبه نصوحا الى نصوح مالت مندنو نصوح مندنو ترجمه فصوم يهونه معناتنو نصوح ማለት ወደ ኋላ መመለስ የሌለው ነሱህ ማለት ሌላን መካሪ የሆነ ነሱህ ማለት ከግት ወተት ወጥቶ ወደ ግት እንደማይመለሰው አይነት አዛ ወተውበተ አተውበ ነሱህ ና ቱቡ ኢላላሂ ወደ አላህ ተመለሱ ተውበተ ነሱህ ማለት ፍጹም የሆነ መመለስን ተመለሱ። እንዲህ ከሆናችሁ አሳ ረብኩም ጌታችሁ ይከጀላል አዩ ከፍራ አንኩም ሰይአቲኩም ወንጀሎቻችሁን ጥፋቶቻችሁን ጌታችሁ ከናንተ ሊያብስ ይከጀላል ይከፍር ወይድኺለኩም ሊያስገባችሁ ይከጀላል አላህ ጀናቲን ጀናቲን አለ ያትክልት ስፍራዎችን ተጅሪ ምን ታህቲሃ አልአንሃሩ ከሱሮቿ ወንዞች የሚፈሱባት የሆነችን ያትክልት ስፍራ ሊያስገባችሁ ይከጀላል ጌታችሁ። መች የውማ ላ ዩኽዚ ላሁ ነቢያ አላህ ነቢዩን ወለዚነ አመኑ መዐሁ ከሱ ጋር ያመኑትንም ሰዎች አላህ በማያዋርድበት ዕለት ይላል። ሰዎች እዚህ ላይ ጠንቋይ ነው እዚህ ዱንያ ላይ ጠንቋይ ነው እብድ ነው ገጣሚ ነው ባለቅኔ ነው ይሄ የቲም ሄረኛ እያሉ ሙእሚኖችን ነኝ ልቃሚዎች ድሆች እያሉ ቢሰድባቸውም ዱንያ ላይ ነው። አላህ ግን ነብዩንም እነኛ ያመኑ ሰዎችንም ከሳቸው ጋር የማያዋርድበት በሆነው ዕለት ጌታችሁ ወንጀላችሁን ሊምርና ጀነት ሊያስገባችሁ ይከጀላል እናንተ ወደ አላህ ፈጽሞ መመለስን የምትመለሱ ከሆነ ኢላ እና አላህ Subhanahu Ta'ala ሙእሚኖችን ከነብዩ ሰለላሁ ዐለይሂ ወሰለም ጋር አድርጎ ኑሩሁም ይላል ብርሃናቸው በዛ በድቅድቅ ጨለማ ፀሐይ በሌለበት ጨረቃ በሌለበት ወጁሚዓ ሸምሱ ወልቀመር ፀሐይና ጨረቃ አንድ ላይ ጁሚዓ ላይ ይሰበሰባል አንድ ላይ ይጨፈለቃሉ ፀሐይ ትጠቀለላለች ጨረቃ ብርሃኗ ይወሰዳል ና ጽልመት ፍጡራንን ጽልመት ያከናንባቸዋል ይውጣቸዋልና ዛሬ ምን አሰር الوضوء ከተደረገ ወضوء ዛሬ ይቃ ማለት ያበራል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ህዝቦቼ ጉረን ሙሐጀሊን ቦቃማና አሻልማ ሆነው ግንባራቸው ጅግራቸው የሚያበራ ሆነው ይቀሰቀሳሉ ባሉት መሰረት ኑሩሁም ብርሃናቸው የሳበይነ አይዲህም ከፍለፊታቸው ይገሰግሳል ወቢአይማኒህም ከቀኝ ጎናቸው በኩል ይገሰግሳል يقولون ይላሉ ረበና ጌታችን ወይ አትሚም ለና ለኛ አሟላልን ኑረና ይህንን ብርሃናችንን አሟላልን ኑረና ብርሃናችንን واغفر لنا دغمو مهرتم ادرغلن يلالو انك على كل شيء قدير انه انت على كل شيء قدير بماناچوم نگر لاي چاينه گيتاچن وي بلو يلالو الى الله سبحانه وتعالى كزي قتلوا الله سبحانه وتعالى من يلال نبي صلى الله عليه وسلم يا ايها النبي انت نبي هوي جاهد الكفار ከሃዲዎችን ታገላቸው والمنافقين እንደዚሁ መናፍቃንን ታገላቸው አትታዘዛቸው እጃትስጥ وغلظ عليهم በነርሱም ላይ ጠበቅ አድርግ ጨከን በል ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም ومأواهم جهنم የነሱ መሰብሰቢያ መኖሪያ جهنم ነው ይላል وبئس المصير መመለሻው ምንኛ የከፋ ነው ይላል አላህ Subhanahu Wa Ta'ala ይጠብቀን ከዚህ ቀጥሎ Subhanallah አላህ Subhanahu Wa Ta'ala ለካፊር ለሆኑ ሰዎችና ሙእሚን ለሆኑ ሰዎች አላህ ምሳሌን ያቀርባል ተመልከቱ አንድ ሰው የቂያ ማለት ነጃ የሚወጣው በራሱ ስራ ነው እሱ ያመነ ከሆነ ነጻ ይወጣል ስራ ያማረ ከሆነ ነጻ ይወጣል የካደ ከሆነ ምንም እንኳን የነብይ ልጅ እንኳን ቢሆን የነብይ ቤተሰብ እንኳን ቢሆን ከካደ ካደ ነው የሚገርመው አላህ Subhanahu Wa Ta'ala يخرج الحي من الميت ሙት ከሆነ ሐይን ያወጣል አላህ كان ابو جهل فرعون هذه الامه كتب له اكرمان اوطوا على الله سبحانه وتعالى صحابي جليل كان عاص بن وائل عمرو بن العاص اوطوا نا كان الوليد بن المغيره خالد بن الوليد اوطوا سبحان الله عندنا دغمو كحي دغمو ميتن ياوطا የኑህ አለይሂ ሰላም ልጅ ከነዓን የተባለው የሳቸው ልጅ ሆኖ ግን ካፍር ነው አላህ ይጠብቀን አላህ እኛንም ያመኑ ልጆቻችንንም ቤተሰቦቻችንን ሁሉ የዘር ግንዳችን ሁሉ አላህ ያ ሙእሚኖች ያድርገንና አላህ በጀነት ይሰብስበን እና ምንድነው ከባር ነው ነገሩ ታዲያ من يهده الله فلا مضل له الله يمرو اطمام يلو كجاهل بيت من يمثل عالم غوبز لجي يوطا كعالم كميبالو بيت دغمو الله يطبقننا تماما يوطا يجليلو سرا انا الله سبحانه وتعالى لامنو سوتش مثالين يقربال لكادو سوتش مثال يقربال ذي بوتا لي لكادو سوتش مثال يهونو ميقربوت የኑህና የሉጥ ሚስቶች ናቸው ኑህና ሉጥ አማኞች ነብያት ባሮች ናቸው ያአላህ ላመኑ ሰዎች ደግሞ ምሳሌ ሆነው ምሳሌ ሆና የምትቀርበው ማነች? አሲያ ቢንቱ ሙዛሂም የፍርዓውን ሚስት። ፈርዖን ማን ነው? ላኢላሃ ኢላላህ። የሰራው ስራ በበኑ እስራኤል ላይ ያደረሰው አነ ረብኩሙል አዕላ፣ እኔ የበላዩ ጌታችሁ ነኝ ብሎ ያዩዋል መለኡ ማዓሊምቱ ለኩም ሚን ኢላሂን ገይሪ፣ እናንተ ሹማምንት መማክርቱ ሆይ እኔ ለእናንተ ከኔ ባሻገር አምላክን አላውቅላችሁም ብሎ ያለ በቃ ከመስመር የወጣ ባለጌ ነበረ ሰው። የሱ ሚስት ደግሞ ምን እንደምትሆን ተመልከቱ። ሱብሃንአላህ። እና ሌሎቹ ተመቻችቶላቸው ባሎቻቸው እንኳን ነብይ ሆነው ማመን አልቻሉም። ይህቺ ደግሞ አሲያ ቢንት ሙዛሂም የዛ የሙጅሪም ሰው ሚስት ሆና ደግሞ አላህ ልቧን አቅንቶት ሂዳያ ሰጥቷት ምን እንደምትል እናያለን። እና አላህ ምን ይላል? ضربላሁ መሰለን አላህ ምሳሌን አቀረበ። ሊለዚነ ከፈሩ ለነኛ ለካዱ ሰዎች እምራተ ኑሕን የኑሕን ሚስትና ወእምራተ ሉጢን የሉጥን ሚስት ይላል። ካነታ ሁለቱ ሴቶች ነበሩ ታሕተ አብደይኒ በሁለት ባሮች ሚን ዕባዲና ከባሮቻችን መካከል በሁለት ባሮች ሳሊሐይኒ ሳሊሕ በሆኑ ባሮች ደጋግ ባሮች ስር ነበሩ ግን እነሱ ሲያምኗቸው ፈኻነታሁማ ይላል። ሸወዷቸው፣ አታለሏቸው፣ ካዷቸው። የሉጥ ሚስት የሉጥ አለይሂ ሰላም ሚስት ሉጥ እንግዶቹ በመጡ ጊዜ ማለት መላእክቶቹ በሰው ተመስለው በመጡ ጊዜ በጓሮ በር ሄዳ ምን ነበር ትል የነበረው? ሉጥ ዘንድ በጣም ቆንጆ ሸበላ የሆኑ ወጣቶች መጥተዋል፣ እኔ ከተፈጠርኩ እንደነሱ የሚያምር አይቻል አውቅም ብላ ነገረቻቸው። ከዛን እየተሯሯጡ ነበር የመጡት ከዛ በር ላይ ግብ ግብ ከሉጥ ጋር እናያለን ኢንሻአላህ ለወደፊት። ለዚህ የኑህ ሚስትም እንደዚሁ ካፍር ነበረች። ሱብሃንአላህ። ፈኻነታሁማ አለ። ታዲያ ፈለም ዩግኒያ አንሁማ ከነርሱ ሊያተርፉ አልቻሉም። ፈለም ዩግኒያ አንሁማ ከነርሱ ሊያተርፉ አልቻሉም። ሚነላሂ ሸይአ ከአላህ አንዳችንም ነገር ይላል። ከዛን ወቂለ ተባለም ኡድኹለናረ እናንተ ሁለት ከሃዲ ሴቶች ሆይ ግቡ እሳትን ማዳኺሊን ከገቢዎች ጋር ግቡ ተባለ ይላል አላህ። እዚህ ቂያ ማለት እሳት ይገባሉ ኖህና ሉጥ ጀነት ውስጥ ሚስቶቻቸው ደግሞ ጀሃነም። ለማዛ በባልና ሚስት መተሳሰራቸው አላዳናቸው፣ ኢማን ነው የሚያድነው። وضرب الله مثلا الله مثالنا قرب للذين امنوا ለነኛ ላመኑ ሰዎች ደግሞ ኢምራአተ ፍርዓውን የፈርዖንን ሚስት ይላል። إذ قالت ባለች ጊዜ ربي ጌታዬ ሆይ ابني لي አለ ابني لي ገንባልኝ ለኔ عندك انت ዘንድ ቤተን ቤትን ገንባልኝ في الجنة በጀነት ውስጥ ونجني من فرعون كفرعون ነፃ አውጣኝ አለች وعمله كسراوم نصحوطاي ونجني من القوم الظالمين بداي كهونوت حزبوج كنهامان كسراويتو غفنا بدلن كميارامدو سوج نصحوطاي بلا دعاء درجج ايو ابن لي عندك بيتا في الجنه ፈርዖን ለዓነቱላህ አለይህ የአሲያን ማመን ኢማን በተረዳ ጊዜ እንዴት በኔ ስር ሆነሽ በሙሳ ታምኛለሽ እንዴት በአላህ ታምኛለሽ ብሎ ይቀጠቅጣት ገባ፣ ያሰቃያት ጀመረ። ምንድነው የሚያደርገው? ሊቀጣው የፈለገውን ሰው እጅ እግሩን ይወጥርና በአራት ችካል እጅ እግሩን ይወጥርና ከብት ይነዳበታል። አሲያ ቢንቱ ሙዛሂምን ቀጥቅጦ ከዛ በኋላ እጅ እግሯን አንፈራጦ ችካል ላይ አስሮ ከብት ሊነዳባት ሲል ይሄኔ ጌታዬ ሆይ አንተ ዘንድ ቤት ገንባልኝ ብላ ነበርና ያንን ቤት አላህ ያሳያታል። አላህ ገልጦ ሲያሳያት በደስታ ብዛት ሩሃ እየሳቀች ትለያታለች፣ እየሳቀች ሞተች። አብዳለች እንዴች ሴት ብለው ከሞተች በኋላ ህመሙ አይሰማትም፣ ከብትም ሳይነዳባት በክብር አለፈች ማለት ነው። ሱብሃንአላህ። ቀጥሎ አላህ ወመርየማ መርየምንም አላህ ላመኑት ሰዎች ምሳሌ አቀረባት። ኢብነተ ኢላል ኢምራነ የኢምራንን ልጅ መርየምን አለቲ ያችን አህሶነት ፈርጀሃ ብልቷን የጠበቀች የሆነችውን ፈነፈኽና ፊሂ በዚያ በብልቷ ነፋን ይላል አላህ ሚን ሩሒና ከመንፈሳችን ከሩሓችን እኛ ፈጥረን ካስቀመጥነው ሩህ ማለት ነው አላህ ሱብሓነሁ ወተዓላ ፈጥሮ ካስቀመጠው ሩህ የዒሳ እብኑ መርየምን ሩህ በእሷ ማህፀን እንዲነፋ አደረገ አላህ ወሰደቀት ቢከሊማት ረቢሃ በጌታዋም ቃላት እውነት አለች አመነች ወክቱቢሂ አላህ ባወረዳቸው መለኮታዊ መጽሐፍትም አመነች ወካነት ሚነል ቃኒቲን ከታዛዦቹም ነበረች ይላል በቤተል መቅድስ አላህን ከሚገዙ ለአላህ ከሚዋደቁ ሰዎችም ነበረች ብሎ አላህ ሱብሓነሁ ወተዓላ መርየምን አስዲቃ አልበቱል ድንግል የሆነች ወኡሙሁ ስዲቃ እውነተኛ የሆነች ቤተል መቅድስን ባስተምህሮት በተርቢያ የለወጠች ታላቅ ሴት አድርጎ አላህ ሱብሓነሁ ወተዓላ ምሳሌ አደረጋት ይላል። የሚገርመው እኛ ሙስሊሞች ዒሳ ኢብኑ መርየምን እንደ አይሁዶቹ የዲቃላ ልጅ ነው የዝሙት ልጅ ነው አንልም፣ ሰቅለንም ደግሞ እንደ ክርስቲያኖቹ ጌታ ነው አንልም። መሐከለኛ ኡመተን ወሰጠን ውሸት የሌለው ከፍም የሌለው ዝቅ የሌለው ትክክለኛ ፖዚሽን እንሰጣለን። ወረሱሉላህ አብዱላህ እንላለን። መርየምን እንደ አይሁዶቹ አመንዝራ ዝሙተኛ አንልም፣ እንደ ክርስቲያኖቹ ደግሞ ወላዲት አምላክ አምላክን የወለደች አንልም። አምላክ በአንዲት እንስት ማህፀን ውስጥ አይወሰንም። ሱብሃንአላህ ተካዱ ሰማዋት ወተፈጠር ይላል። ሰማያት ሊቀደዱ ምድር ልትሰነጠቅ ተራሮችም ሊናዱ ይቀርባሉ አንድ አውል ረህማን ወለዳ አርህማን ልጅ አለው ብለው ሲሉ ላ ሱብሃንአላህ። እና እንደነሱ መርየምን በተመለከተ ወላዲት አምላክ አንልም እንደ ክርስቲያኖቹ፣ እንደ አይሁዶቹ ደግሞ አመንዝራ ዝሙተኛ አንልም። ወሰጠን አላህ ሐቂቃውን እንደነገረን ይህንኑ እናስተጋባለን። ድንግል ቅድስት የአላህ ባሪያ እንስት አስተማሪ የነበረች ጥብቅ አላህ የመረጣት ኢንላህ አስጠፋኪ ወጠኸረኪ ንጹህ ያደረጋት በንጽህነቷ የመሰከረላት እንዲህ ነው። በቃ ሀዚ አልሐቂቃ ተፍሪጥ የለው ኢፍራጥ የለው ማለት ነው። ማጉደል የሌለው ድንበር የሌለው ማለት ነው። እንደዚህ ነው። ሀዛ ሁወ ዲኑና አልሐምዱሊላህ አላህ ሱብሓነሁ ወተዓላ ኢስላምን ስለሰጠን ምስጋና ይገባው ለአላህ። አላሁመ ለከ አልሐምዱ አላ ኒዕመት ልእስላም ለከ አልሐምዱ አላ ኒዕመት ልቁርአን ለከ አልሐምዱ ከማ የንበቂ ልጀላል ወጅህክ ወዐዚም ሱልጣንክ اللهم لك الحمد بكل نعمة أنعمت علينا اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين اللهم أحسن عاقبتنا في الأمور كلها، وأجرنا من خزي الدنيا وعذاب الآخرة. اللهم احفظنا واحفظ أولادنا وأزواجنا، اللهم احفظنا من كل سوء، وفقنا لما تحبه وترضى. اللهم وفقنا، اللهم ارزقنا حبك وحب من يحبك وحب عمل يقربنا إلى حبك يا ذا الجلال والإكرام. اللهم أصلح دنيانا التي فيها معاشنا، وأصلح لنا آخرتنا التي إليها معادنا. اللهم يمن بنا وثقل ميزاننا وارفع درجاتنا. اللهم احفظنا بالإسلام قائمين، واحفظنا بالإسلام قاعدين، واحفظنا بالإسلام راقدين. توفنا مسلمين وألحقنا بالصالحين. اللهم صل وسلم وبارك على محمد وعلى آله وأصحابه، وآخر دعوانا الحمد لله رب العالمين، والسلام عليكم ورحمة الله وبركاته. إن شاء الله نكن